ሱብሃንአላህ፣ ምን አይነት እንደሆኑ ባጭሩ የሼክ ኢብራሂም አብነታችን ዑመር ነው አብነታችሁስ የሚለውን መቼም ያው ሼክ ኢብራሂም ፓልቶክ ላይ በጣም ፍሪኩዌንት ስለሆኑ ስራቸውም ሐፊዘሁላህ ያው ይታወቃል። አላ ኩል ሐሊን እዛ ላይ ሰብስበውታል ዑመር ኢብኑ ኸጣብ ማን እንደሆነ ማለት ነው። ባጭሩ ዑመር ኢብኑ ኸጣብ ማን እንደሆነ አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። እና እንዲህ ይላቸዋል፣ فغضب عمر رضي الله عنه عمر بن الخطاب ተቆጡ حتى هم ان يوقع به يوقع ማለት ሊያስወድቅበት ማለት ነው። اوقع አስወደቀ ማለት ነው። يوقع ያስወድቃል حتى هم ان يوقع به عمر بن الخطاب የያዙትን አለንጋ መቅጫ አለንጋ በሱ ላይ ሊያስወድቁበት ወይ ሊገርፉት እስካሰው ድረስ ተናደዱ ማለት ነው። ዑመር ኢብኑ ኸጣብ በጣም ረጅም ጀውሃሪዩ ሶውት اذا تكلم اسمع ሲናገሩ ማሰማት የሚችሉ واذا ضرب اوجع ሲመቱ ማሳመም የሚችሉ ናቸው ዑመር ኢብኑ ኸጣብ። ከዛን ሊያሳርፉበት አሰቡ። فقال له الحر ይሄኔ الحر ምን አለው ምን አላቸው ለዑመር ኢብኑ ኸጣብ يا امير المؤمنين انت يا امير يا مؤمنوች መሪ ሆይ ان الله تعالى قال لنبيه الله سبحانه وتعالى لنبيه صلى الله عليه وسلم ምን አለ خذ العفو خذ العفو ማለት ይቅርበል ማለት ነው። الف وامر بالعرف بملكام ازز واعرض عن الجاهلين اوقات ከሌላቸው ሳያውቁ ከሚናገሩ በደመ ነፍሳቸው ከሚናገሩ ሰዎች ራቅ ይላቸዋል الله سبحانه وتعالى النبي صلى الله عليه وسلم وان هذا من الجاهلين ይሄ ደግሞ ይህ ሰው ከጃሂሎች ነው وان هذا من الجاهلين ይላቸዋል። እንዲህ ሲል الحر بن قيس عبد الله بن عباس من قالوا والله ما جاوزها عمر حين تلاها بالله ونبي ما جاوزها عمر عمر ياتين ياتين آيات على الفواتم مكنياتهم عبد الله بن عباس يا اصحاب المجلس ناجو حين تلاها الحر بن قيس ياتين خذ العفو وامر بالعرف واعرض عن الجاهلين ብሎ ሲያስታውሳቸው ዑመር ኢብኑ ኸጣብ ይሄንን አላለፉም። وكان وقافا عند كتاب الله يا الله كتاب قرانه سينبب قط ነበር የሚሉት ያኔ ነብዩ صلى الله عليه وسلم ይቺን ዓለም በሞት ሲሰናበቱ ዑመር ኢብኑ ኸጣብ محمد ሞቷል የሚለኝ ሰው ካለ በዚህ ሰይፍ አናቱን ሁለት ቦታ ሰነጥቀው አለው ያላህ መልእክተኛ አልሞቱም ሙሳ አለይሂ ሰላም ከጌታው kitab ሊቀበል ጌታው ቀጥሮት እንደ ሄደው ሁሉ ከበኑ እስራኤል ያላህ መልእክተኛም አላህ ዘንድ ሄደው ነው ተመልሰው ይመጣሉ ከዛን እያንዳንዱን ሙናፊቅ ምላስ ይቆርጣሉ ብሎ ነበር ዑመር ኢብኑ ኸጣብ በፍጹም አይሞቱም ብሎ ወስኖ ከዛ በኋላ አቡበክር ረዲየላሁ ዐንሁ መተው ወማ ሙሐመዱን አባ አሐድ ሚን ሪጃሊኩም ወላኪን ረሱላላሂ ወኻተመ ነብይን ወማ ሙሐመዱን إلا رسول قد خلت من قبله الرسل أفإن مات أو قتل انقلبتم على أعقابكم ومن ينقلب على عقبيه فلن يضر الله شيئا وسيجزي الله الشاكرين يميلون بسورة آل عمران واستمجنون آيات أبو بكر سيانبو رضي الله عنه ያን ጊዜ ዑመር ኢብኑ ኸጣብ ተመለሱ። ወላሂ ዛሬ የወረደች መሰለችኝ ይቺ አያ አሉ። ታዲያ ሀከዛ ወካነ ወቃፈን ዕንደ ኪታብላህ። ይሄ ነው ሰብር። እንግዲህ ምንም እንኳ ያበሳጨን በጣም የሚያብሰከስከን ነገር ቢያገኘን እንኳ የአላህ አያት ለእኛ ሲነበብልን ወይንም አላህን ፍራ ስንባል ቀጥ ማለት መቻል አለብን ማለት ነው። 51ኛው ሐዲስ وعن ابن مسعود رضي الله عنه ان رسول الله صلى الله عليه وسلم قال انها ستكون بعدي اثرة وامور تنكرونها قالوا يا رسول الله فما تأمرنا قال تؤدون الحق الذي عليكم وتسألون الله الذي لكم متفق عليه. هم يا صبر የሰብር ባብ ነው። አብዱላህ ኢብኑ መስዑድ ናቸው የሚነግሩን ሐዲሱን። አነ ረሱላላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ቃል ብለው አሉ፣ ኢነሃ ሰተኩኑ ባዕዲ፣ እነሆ ሰተኩኑ ባዕዲ፣ ከኔ ህልፈት በኋላ አሰረቱን መድልዎ ይኖራል፣ ወይንም አድልዎ አደላ። እና አሚሮች ለተወሰኑ ሰዎች ሊያደሉ ይችላሉ፣ መድሎ ሊኖር ይችላል። ወኡሙሩን ቱንኪሩናሃ፣ እናንተ የምትጠሏትም ወይንም የምትጠሏቸውም ነገሮች ይከሰታሉ። ያኔ ምን ይሁን? ቃሉ ያ ረሱላላህ፣ አንቱ የአላህ መልእክተኛ ሆይ፣ ፈማ ተእሙሩና፣ ታዲያ በምንድን ነው የሚያዙን? ምን ያዙናል ያን ጊዜ? ቃል ቱአዱነ ልሐቅ አለዚ ዓለይኩም፣ እንደ ሙስሊምነታችሁ እንደ ሶሳይቲው ሙስሊም ሶሳይቲ አባልነታችሁ፣ ቱአዱነ ልሐቅ አለዚ ዓለይኩም፣ በእናንተ ላይ ያለውን ሐቅ ትወጣላችሁ። በእናንተ ላይ ያለውን ሐቅ ትወጣላችሁ። ወተስአሉን አላህ አለዚ ለኩም፣ ለእናንተ የሚገባችሁን ደግሞ ሰዎች ባይሰጧችሁም ከአላህ ትጠይቃላችሁ። ማለት አላህ እንዲሰጣችሁ እንዲያስብላችሁ ትጠይቁታላችሁ። ሙተፈቁን አለይህ። አልአሰራ ማለት አድሎ ማለት ነው። አልኢንፊራዱ ቢሸይ አመን ለሁ ፊህ ሐቁን፣ አንድ ሰው በሆነ ነገር ውስጥ ሐቅ አለው። የእሱን ሐቅ ሳይሰጡ የተወሰኑ ሰዎችን ብቻ መምረጥ አልኢንፊራድ፣ ይሄ አድሎ ይባላል። ኸይረን፣ ይሄ የሰብር ባብ ነው። ዋን አቢ ያሕያ ኡሰይድ ብኒ ሑደይርን ረዲየላሁ አንሁ። አቡ ያሕያ ኡሰይድ ብኑ ሑደይር፣ እነኚህ ኡሰይድ ሑደይር የሚሉት ቁልምጫ ስሞች ናቸው፣ ዲሚኒቲቭ ፎርም። ኡሰይድ የሚለው አሰድ የሚለው ስም ቁልምጫ ነው። ሑደይር የሚለው ደግሞ ሓድር፣ በቦታው የተጣደ ማለት ነው፣ የሚለው ስም ቁልምጫ ነው። ኡሰይድ፣ ሑደይር፣ ፉዓይል፣ ሱለይም፣ ሑሰይን፣ ሩጀይል፣ ጁነይድ እንዲህ እንዲህ አሉ። ረዲየላሁ አንሁ አነ ረጁለን ሚን አልአንሳር ቃል፣ አንድ ከመዲና ሰዎች የሆነ አንድ ሰው ብሎ አለ፣ ያ ረሱላላህ አላ ተስተዕሚሉኒ ከመስተዕመልተ ፉላነን፣ የአላህ መልእክተኛ ሆይ፣ አላ ተስተዕሚሉኒ እኔንስ ስራ ላይ አይጥዱኝም ወይ? ለእኔም ስራ አይሰጠኝም ወይ? ከመስተዕመልተ ፉላነን፣ እገሌን እገሌን ስራ እንደሰጡት ለገሌ ለገሌ እዚህ ቦታ ሄደ እንዲያደርግ፣ እዚህ ቦታ ሄደ እንዲያደርግ ብለው እንዳሉት እኔን እስለምን በሆነ ስራ ላይ አይመድቡኝም። ይስተዓመለሁ ማለት በተለይ ዘካ መሰብሰብ ላይ ወይ ዘካ ማከፋፈል ላይ ወይንም የሆነ ነገር ላይ ስራ በመደብና ለዛ ደሞዝ መመደብ ነውና አላ ተስተዓሚሉኒ ከመስተዓመልተ ፉላነን ፈቃል። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነኩም ሰተልቀውነ ባዕዲ፣ እናንተ ከኔ በኋላ አሰራተን አድሎዎችን ልታገኙ ትችላላችሁ ወይንም ይገጥሟችኋል። እና ፈስቢሩ፣ ታገሱ ሐታ ተልቀውኒ፣ እኔን እስክታገኙኝ ድረስ አለል ሐውድ። አለል ሐውድ ማለት ምንድነው? በሐውድ ላይ ሐውድ አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም የሚሰጣቸው ወንዝ ላይ ያለ መጠጫ ቦታ ነው። እዛ ሐውድ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሄደው በቂያማ ዕለት በጥም የተንገበገበውን ኡመታቸውን በእጃቸው እየቀዱ ይሰጣሉ። ነብዩ ሰለላሁ ዐለይሂ ወሰለም ከነብዩ ሰለላሁ ዐለይሂ ወሰለም እጅ እየተቀበሉ ህዝቦቻቸው ይጠጣሉ። ያ እጅግ አንዴ ከጠጡት ተመልሰው ጥም የማያገኛቸው ሆኖ ጀነትን እስኪገቡ ድረስ አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም ያከበረበት ልዩ ስጦታን ይሰጣቸዋል። እና ያ ሐውድ ይባላል። እኔን ሐውድ ላይ እስክታገኙኝ ድረስ ታገሷል። አዎ ይሄ ነው። ዱንያዊ በሆነ ነገር ላይ ሙስሊሞች ብዙ አይፋጩ ዱንያዊ በሆነ ነገር ላይ። አኺራ ሲሆን ግን የአኺራ ጥያቄ ሲሆን ነው የማይታገሱት። ለዚህ ነው አሁን ያለንበት የመጅሊሳችን ጉዳይ ማለት ነው። ይሄን ያህል ብር በሉ፣ ይሄን ያህል ተሰበሰበ፣ ይሄን ያህል ተመዘበረ፣ ሙስሊሙ ብዙ አይጨነቅም። በጣም ርካሽ የሆነች ነገር ስለሆነች ዱንያ ማለት ነው። ቀይ መስመር ሲረግጡ ግን የአኺራውን እኛ እናውቅላችኋለን ብለው ሲሉ ያኔ ነው ኖ ያለው ማለት ነው። ሶሳይቲው ተሙስሊም ኮሚዩኒቲ አላህ ይጠብቃቸው፣ የሚፈልጉት ቦታ ላይ አላህ ያደርሳቸውና አላህ ያደርሰን። አላ ኩል ሐልን ሶ ዩ ሹድ ዲፈረንሺየት ቢትዊን ዚስ ቱ ዲፈረንት ኢሹስ። ኸይራን የሚቀጥለው 53ኛው ሐዲስ وعن ابي ابراهيم عبد الله بن ابي اوفى رضي الله عنهما ان رسول الله صلى الله عليه وسلم في بعض ايامه التي لقي فيها العدو وعن ابي ابراهيم وعن ابي ابراهيم كابو ابراهيم عبد الله بن ابي اوفى ابو ابراهيم عبد الله بن اوفى ناتشو رضي الله عنهما ساتشوم اباتاچوم صحابوچ ناتشو ይሄን حديث ሚነግሩን ان رسول الله صلى الله عليه وسلم يا الله ملكتنيا في بعض ايامه التي لقي فيها العدو التي لقي فيها العدو نبي صلى الله عليه وسلم طلاتن لقي بغتموبت بتوسنا في بعض ايامه معناتنا في بعض ايامه التي لقي فيها العدو والنبي صلى الله عليه وسلم كطلاتغا يتغافطوبت قنات الله كقناته بكفل وسط انتظر النبي صلى الله عليه وسلم ياو كطلاتغا تغافطوا طبقوا حتى اذا مالت الشمس صحي اسكت الزنبل درس درسوا النبي صلى الله عليه وسلم قام فيهم ከዛ በሰዓቦች መሃል ቆሙና ነብይ ሰለላሁ ዐለይሂ ወሰለም فقال ብለው አሉ። ያ ايها الناس እናንተ ሰዎች ሆይ لا تتمنوا لقاء العدو ጠላትን መጋፈጥን ከጠላት ጋር ውጊያን አትመኙ። ምን አለ ጦርነት በተነሳ፣ ምን አለ ፍትና በተነሳ፣ ምን አለ እዚህ ቦታ በተረበሸ አትበሉ። ስለዚህ ምን አለ የጦርነት በቃ ማዕረካ ተነስቶ የጦርነት እድል አግኝተን ከዛ በኋላ እንዲህ ባደረግን ኦር መስዋዕትነት በከፈል አትበሉ። ከዚህ እዩ እስላም ለፒስ ለሰላም የሚሰጠውን ትልቅ ሩም ያሳየናል። ይሄ ወስአሉ الله العافية ሁሉ ጊዜ ሰላም መሆንን አላህን ጠይቁ። አላህ ሀገሩን አማን ያርገው። አላህ ሀገሩን ሰላም ያድርገው። ይሄን ጠይቁ። ግን ገፍቶ ገፍቶ ገፍቶ ማለት ነው ከመጣ فإذا لقيتموهم الناس ستتغافطوا وينم ستتغنانيو فاصبروا يعني غزي تاغسوا فاصبروا يعني غزي تاغسوا واعلموا اوقوا ان الجنه جنه تحت ظلال السيوف ك ሱዩፍ ከሰይፎች ጥላ ስር እንደሆነ እወቁዋል። ጀነት ከሰይፎች ጥላ ስር ነው ወይንም ጥይት ተኩስ ከሚሰማበት አካባቢ መስዋዕትነት ከሚከፈልበት አካባቢ ነው ጀነት ያለው። ثم قال كذان نبي صلى الله عليه وسلم عندها له ثم قال النبي صلى الله عليه وسلم اللهم منزل الكتاب قالوا اللهم منزل الكتاب الله هو انت كتابن متاورد هو ومجري الصحاب دمناوچن يمتندا هو ዳመና ሲነዳ ሲሄድ አላያችሁ? ወሃዚመል አህዛብ ሃዚም ሐዘመ ማለት አሸነፈ በተነ ማለት ነው። ሐዘመሁ ወሃዚመል አህዛብ አንተ ሙስሊሞችን ሊያጠቁ የተሰባሰቡ አህዛብ እነኛን ህዝቦች የኸንደቅ ጦርነት ማለት ነው። የኸንደቅ ጦርነት ከቁረይሽ ከገጢፋን ከበኑ አሰድ ከበኑ ቁረይዛ ከሙናፍቆቹ አንድ ላይ ተሰባስቦ ሙስሊሞችን ሊጨፈልቁ ያሉትን አላህ ብትንትን አደረጋቸውና ወሃዚመ الاحزاب አንተ እነኛ ህዝቦችን የበተንክ አላህ እነኛን ህዝቦች ያሸነፍክ ማለት ነው። አላህ ሆይ እህዚምሁም እነኚህን ጠላቶቻችንም አላህን ተርታቸው አንተ በነሱ ላይ ድልን አቀዳጀን ድባቅምታቸው ወንሱርና عليهم በነርሱ ላይ ድልን አቀዳጀን ያ አላህ ብለው ለመኑ ነብይ ሰለላሁ ዐለይሂ ወሰለም። ሙተፈቁን عليه وبالله التوفيق እንግዲህ ስለ باب الصبر ነበር ያወራነውና صابر መሆን ታጋሽ መሆን በአላህ Subhanahu Wa Ta'ala ፈቃድ የሚገኝ ነው። ችግር በሚመጣበት ጊዜ ሙስሊሞች ታጋሾች ናቸው። ሁን ብለው ቤታቸው የሚገቡ አይደሉም። እስከ መጨረሻው ደደም ጠብታ ድረስ ለኢስላም መስዋዕትነትን ይከፍላሉ። ነገር አይጀምሩም፣ አይተናኮስም። ሁሌ ሰላምን እንደዘመሩ ይቆያሉ። ግን አንዳንድ ሰዎች ሙስሊም የተባልክ ሆይ በመድር ላይ አትኖር፣ ያላህን ስም አታንሳ፣ የነብዩን ሰለላሁ ዐለይሂ ወሰለም ስም አታንሳ፣ ሙስሊም ሆኜ ልኖር ማለት አይፈቀድልህም ሲል የኢስላም ጠላት ያን ጊዜ እንደዚህማ አይሆንም ይባላልና ያኔ ትግል ውስጥ ይገባል። jihad means struggling against someone who comes to make you deprived of your right. yangze lisged sitil or siti or situlu atsagdim asagjim silu no allah befetaraw midir bezeragaw midir አላህ ባንጣለለው ሰማይ እኔን በخلቀኝ ባለመብቱ አላህ እንጂ እናንተ አይደላችሁም ጌታዬንማ አመልካለሁ ይባላል። ያን ጊዜ መስዋዕትነት ይከፈላል ማለት ነው። እና ለዚህ ሽልማቱ ደግሞ ጀና ነው። ያ ነፍሱ እንትቅተሊ ፈሁሩን ሒሳኑ ሐበዛ ያ እኽወቲ እነሃል ጂናኑ ይላሉ ሰዎች ሲያነሳሱ። ያ ነፍሱ እንትቅተሊ አንቺ ነፍስ ወይ በአላህ መንገድ ብትገደይ ፈሁሩን ሑረል ዓይን ነው የሚሰጥሽ ሒሳኑ በጣም የሚያማምሩ ለወንዶቹ ሑረል ዓይን ለሴቶቹም እንዲሁ የሚያማምሩ ባሎች ማለት ነው። ያ ነፍሱ ኢን ቱቅተሊ ፈሑሩን ሒሳኑ ሐበዛ ያ እኽወቲ ወንድሞቼ ሆይ ምንኛ ሐበዛ ያ እኽወቲ ምንኛ የተወደደ ነው። ኢነሃል ጂናኑ ጀነት እኮ ነው ሽልማቱ ይላሉ። አላ ኩል ሓልን እዚህ ላይ ብሬክ እንወስድና ኢንሻአላህ ወደ ባቡ ስድቅ እናልፋለን። ማይክሰና አልአነ ሁወ ባቡ ስድቅ ሰማለሁ ያ ጀማ ሰማለሁ ሰማለሁ ሰማለሁ خيرا مرحبا እሺ አሁን ያው ማይኩ ላይ ያው ብዙ የሚሻሙ ሰዎች ስላላየሁኝ ቶሎ ልግባና ያው ሰዓት ልጠቀም ብዬ ነው። خيرا باب الصدق صدق ማለት እውነት ተናገረ ማለት ነው። صدق يصدق እውነት ይናገራል صدقا ይባላል። صدق ማለት እውነተኝነት እውነት መናገር እውነተኛ መሆን ማለት ነው። የውሸታምነት ተቃራኒ ወይንም አገልባጭ ነው። قال الله تعالى الله سبحانه وتعالى عنده هلال يا ايها الذين امنوا اتقوا الله وكونوا مع الصادقين يا ايها الذين امنوا ان انت يامناچو سوچو يلال الله سبحانه وتعالى اتقوا الله الله انفروا وكونوا مع الصادقين كاونتنيوچ غا هونو ስትናገሩ እውነትን ተናገሩ ከእውነተኞች ጋር ሆኖ። ሱረቱ ተውባ ላይ 119ኛ አያ وقال تعالى الله سبحانه وتعالى በሱረቱ الاحزاب ደግሞ ምን ይላል والصادقين والصادقات ወንድ እውነተኞችና ሴት እውነተኞች ይላል። የአያው መደምደሚያ ላይ الله سبحانه وتعالى للنسو اعد الله لهم الى الله للنسو አዘጋጀላቸው ለወንጀሎቻቸው መغفራ ምህረት واجرا عظيما ለመልካም ስራቸው ደግሞ ታላቅ ምንዳን الله አዘጋጀላቸው ይላልና እንዲህ ይላል الله الصادقين والصادقات وقال تعالى الله سبحانه وتعالى بسوره محمد منافقوችን አስመልክቶ فلو صدقوا الله لكان خيرا لهم الله سبحانه وتعالى ليشودوا بايموكرو معناته فلو صدقوا الله لالله اونتنيا بيهونو اونتن بيتناغرو لكان خيرا لهم للنسو يتشال ياماره يهونلاكبر يلال انني قران اياوچ ناتشو يتنياون باب سيجمر የኪታቡ ሙአሊፍ ይሄንን መጽሐፍ ያዘጋጁት ሐዲሶችን በመሰብሰብ በማጠናቀር ይሄን ኪታብ የጻፉት ኢማሙ ነወዊ ረሂመሁላሁ ተዓላ እንዲህ አድርገው ነው ያዘጋጁት። ባብ ይላሉ፣ ቀጥሎ የቁርአን አያ ያመጣሉ፣ ቀጥሎ ሐዲሶችን ያመጣሉ። واما الاحاديث يقران اياتوچن ايهن اهل كاين حديثوچن بتملكته دغمو فالاول ومجمراو حديث عن ابن مسعود كعبد الله بن مسعود رضي الله عنه አብዱላህ ብን መስዑድ የሚነግሩን ሐዲስ ነው። አን ነቢይ ሰለላሁ ዐለይሂ ወሰለም ቃል፣ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ሐዲሱን አብዱላህ ብን መስዑድ ናቸው የሚናገሩት። ኢነ ሲድቀ እውነት የህዲ ኢለል ቢር ወደ መልካም ነገር ይመራል። ወኢነ ልቢር መልካም ነገር ደግሞ የህዲ ኢለል ጀና ወደ ጀነት ይመራል። ወኢነ ረጁለ አንድ ሰው ለየስዱቁ እውነትን ይናገራል፣ እውነትን ከመናገር አይወገድም። ሐታ ዩክተበ ዒንደላሂ ስዲቃ አላህ ዘንድ እውነት ተናጋሪው ተብሎ በዚህ በክብር ልዩ በሆነ ታይትል እስኪጻፍ ድረስ። ወኢነ ልከዚበ ውሸት የህዲ ኢለል ፉጁር ወደ ማፈንገጥና ወደ ወንጀል ይመራል። ወኢነ ልፉጁረ ማፈንገጥ ደግሞ የህዲ ኢለ ናር ወደ እሳት ያመራል። ወኢነ ረጁለ ለየክዚቡ አንድ ሰው ይዋሻል ይዋሻል፣ ከመዋሸት አይወገድም። ሐታ ዩክተበ ዒንደላሂ ከዛበን ከውሸት አይወገድም። ፍሪኩዌንሲው ሲበዛ አላህ ዘንድ በልዩ ታይትል ውሸታም ተብሎ ይጻፋል። አዑዙ ቢላህ። ከዛ በኋላ እውነት አይገራውም ማለት ነው። ሙተፈቁን አለይ። አንድ ሰው እውነትን ሲናገር በጣም ከባባድ በሆኑ አጋጣሚዎች እውነትን ደፍሮ ሲናገር አላህ ዘንድ እውነተኛው ይባላል። ልክ እንደ ዑመር ኢብኑ ኸጣብ ውሸትን መራራ ብትሆንም እውነት መራራ ብትሆንም ይናገሯታል፣ ስትነገርም መራራ ብትሆንም ይውጧታል። ዑመር ኢብኑ ኸጣብ እንዲህ ናቸው። እና ሰውየው ትሬን ባደረገ ቁጥር ራሱን ማለት ነው እውነት እውነት እውነት በተናገረ ቁጥር ያን ጊዜ አላህ ዘንድ እውነተኛ ተብሎ ይጻፋል። እዚህ ቦታ ላይ ትንሽ እንደው ከተርቢያ የምለው ነገር ትንሽ፣ ልጆቻችን ውሸት እንዳይናገሩ አው ማ 001 አቡ ያስር እሺ ኸይራን መልእክቱን እሺ በደንብ አልተገነዘብኩም። አላ ኩል ሐል ልጆቻችንን ተርቢያ ስናደርግ ስናሳድግ ማለት ነው። ተርቢያ ማለት ተንከባክቦ ማሳደግ ነው። ኸይር መርሐባ። እሺ ልጆቻችንን በምናሳድግበት ጊዜ የልጆቻችንን ባህሪ ስንቀርጽ ልጆች የፈለገ ጥፋት አጥፍተው ያጠፉትን ጥፋት ደፍረው እንዲናገሩ ሰፊ ሩም መስጠት አለብን። ምንድነው የሰራኸው ስራ? ምንድነው የሰራሽው? ባባ ማማ እንዲህ እንዲህ እንዲህ አድርጌያለሁ። እውነቱን እንዲናገሩ እውነቱን ከተናገሩ መምታት የለብንም። እውነቱን ከተናገሩ በቃ ከፍ ዝቅ ማድረግ የለብንም። እንደው እናረገው ጥሩ ባለመዋሸትሽ በቃ እናደንቅልሻለን። ግን ይሄ ጥፋት ነው አይደለም? ነው ባባ፣ እንዲህ ነው የሚሉት ልጆች። በቃ ሁለተኛ ይሄ ነገር እንዳይሰራ ይሄ ነገር ሲሰራ ማየት አልፈልግም እኔ። እንዲህ ነው ማለት ያለብን። እውነቱ ሲናገሩ አሃ ነው እንዴ ብለን ከገረፍናቸው ሰከንድ ራውንድ ውሸት ነው የሚያወሩት ማለት ነው። ምክንያቱም ያውቃሉ ውሸት እንደሚያዋጣቸው ስለሚያውቁ መዋሸት ይጀምራሉ። ሶ የልጆቻችንን ባህሪ ቶታሊ ያበላሽ ነው ማለት ነው። አንድ ቅሳ ልንገራችሁ እና ወደዚህ ወደ ቡታጅራ አካባቢ ነው ይባላል በሀገራችን። አባት ልጁን ይደበድበዋል። ልጁን ሲደበድበው ከዛን አባቴ በአላህ ይሁንብህ ተወኝ በአላህ ይለዋል። ዜን አባት ዝም ብሎ ይቀጠቅጠዋል። ትንሽ ቆየና ልጁ የሚወጣበትን መንገድ ፈልጎ አባቴ በሸሆቹ ይሁንብህ ከማ ጋር ልታጣላኝ ነው ብሎ ዱላውን አቆመ። ለዚህ ደ ሰከንድ ራውንድ አባ ዱላ ሲያነሳ ልጅ በሸሆች ይልጀመር ማለት ነው። ሶ ልጅን በቀጥታ ማለት ነው ከተውሂድ ወደ ሽርክ አሸጋገረው ማለት ነው። ይሄ ጃሂል የሆነ አባት አዑዙ ቢላህ አላ ኩል ሐልን ايه صدق يميلو اونت يميلو نجر انيا زند تلك فاليو لنورو يكبال انا نبي صلى الله عليه وسلم من مكرون بنده نو الثاني هلتنيو عن ابي محمد الحسن بن علي بن ابي طالب كابو محمد حسن بن علي ناتشو ايهن من اقرد وحديث رضي الله عنهما قال حفظت من رسول الله صلى الله عليه وسلم كالله ملكتنيا افجالو دع ما يريبك الى ما لا يريبك رابا اطراطر معناتنو يريبو ياطراطرال دعتو ما يريبك ياطراطرهم لبن بطرطار يميولاون نجر توونا الى ما لا يريبك ودما ياطراطره አቅጣጫ የቂን ወደ ሆነውና فإن الصدق እውነት መናገር طمأنينة መረጋጋት ነው። በቃ እውነት ስትነገር ነው ከባድ የምትሆነው። ከዛ በኋላ ኡፈይ ተነፈስኩት ወጣልኝ ያስብላል። ይው فإن الصدق طمأنينة እውነት መረጋጋት ነው። والكذب وشت ግን ريبة ጥርጣሬ ነው። ሰውየው አንዴ ዋሽና አወቁብኝ አላወቁብኝ ይላል። በቃ ማይሆን አቅጣጫ ሲሄድ አንድ ውሸት ይዋሽና ያን ውሸት ከቨር ለማድረግ ሌላ ሁለተኛ ይዋሻል። አንተ እንዲህ ብለኛል ነበር ብሎ ሲለው አሁን እኮ ብሎ ሶስተኛ ውሸት ገና ሶስቱን ውሸት ከቨር ለማድረግ አራተኛ ውሸት አራት ውሸት ከቨር ለማድረግ ያ አላህ። ከዛ በኋላ ምን ይባላል አርቲሜቲክ ፕሮግረሽን ይባላል በማቴማቲክስ። ልክ እንደዛ ቅርንጫፍ ይሰፋል ማለት ነው ውሸቱ። ከዛ በኋላ ሰውየው አዲያ ايو شتا مشكاتا يبالال مالنو لذي مجمرا علي مجدل بقى يانك انكو عفو بلين بقى تقوط الله بيه واشجي هاللو عفو بلين اللهم يكري بلين اللهم اغفر لي استغفر الله بقى اندزينو جانكوينو اندينو مبالي اللبت قررت هكذا. رواه الترمذي وقال حديث حسن وقال حديث صحيح. الثالث همسا سدستنياو حديث بنيا بزيباب استسوستنياو وعن ابي سفيان صخر ابن حرب. ابو سفيان صخر ابن حرب يبالالو يا معاوية ابات مالتنو يهند بنت عتبة بالبيت ابو سفيان ياو بصيرة وسط يتاوك انو رضي الله عنه. ابو سفيان الله سراوني ودد اللتنا بدعم بزو عزا ادرسو بمسلم وشلي كزان بفتح مكة يسلمنا كزابو على بزو مسوات النتن يكفلنو. في حديث طويل عن قصة هرقل في حديثه الطويل بزارج جنبهنو حديث في قصة هرقل. هرقل مالت هرقلس يا روماو نقص أبو سفيان ناس ترتو. قال هرقل لأبو سفيان يلوال فماذا يأمركم إيه نبياتشو بمن دنهم يعزاتشو يعني النبي صلى الله عليه وسلم. قال أبو سفيان ينقذي بواش كبست جربي يعلو سويتش ያዋርዱኛል ብዬ ፈራሁ እውነትን ተናገርኩኝ። ከዛን ቁልቱ يقول ايه ነብይ ነኝ ባዩ ብሎ ይላል አልኩኝ። ከመስለሙ በፊት ነው አቡ ሱፊያን ነብዩ የሚሉትን ግን በቀጥታ ተናገረ። ወዑቡዱላህ ይሄ ሰው መሐመድን ነው የሚለው ሰለላሁ ዐለይሂ ወሰለም። ወሃ አላህን አምልኩ وحده እሱን በብቸኝነት ولا تشركوا به شيئا بسو مننم ماننم اتاغارو عبد الله ولا تشركوا به شيئا አላህን አምልኩ በሱ ምንንም ማንንም አታጋሩ ወትሩኩ ማ ይቆሉ አባኡኩም ወትሩኩ ተው ማ ይቆሉ አባኡኩም አባቶቻችሁ የሚሉትን ነገር ተው ይለናል ወያእሙሩና ቢሶላህ በሰላት ያዘናል ወስድቅ እውነትን በመናገር ያዘናል ወልዓፋፍ በጥብቅነት ማለት ነው ሰው ዘንድ ያለውን ነገር አለመከጀል ራስን አለማዋረድ እንዲያርግልኝ እንዲያርግልኝ ብሎ አለመጠየቅ አለመቅለል ማለት ነው በአገራችን ቀላዋጭ ይባላል አሉ አንድ ሼህ ቀላዋጭ እኮ አይደለም ቀሎ ዋጭ ነው ይላሉ የሚሰጠው ነገር ይውጣዋል ግን ቀሎ ነው ክብሩ ቀሎ ማለት ነውና ቀላዋጭ ሳይሆን ቀሎ ዋጭ ነው ይባላል እና ክብር እራት ነው ይባላል ኩራት እራት ነው ይባላል ስለዚህ ኩሩ መሆን ወልዓፋፍ ወሲለቲ እንደዚሁም ደግሞ ዝምድናን በመቀጠል ያዘናል ሱብሃንአላህ እዩዋቸው እስቲ እነኚህን ethics usti these parts of islamic ethics indeed islam sawochin mafrat endemichil tamalqatu zilay muttafaqun alay zilay and neger lakkelallachuna and gize ye eid zigijit neberna be radio fana igabzenna sele በቃ ስለ ዒዱ እንደገና ስለ አንዳንድ እስላሚክ ሴቶች ልንናገር ዛ ሄድነና ከዛ በኋላ ከማከላችን አንድ ወንድማችን ይናገር ጀመረ ከዛ በኋላ የሚያምሩ ስብእናዎችን ያነሳ እንዲ ነው ሙስሊም እንዲ ነው ብሎ ሲል ጋዜጠኛው በመሃል አቋረጠና ምን አለው አሁን የምትለኝን አይነት ሙስሊሞች እኔ እዚህ ውስጥ አላይም መርካቶ ሄጂ አላገኝም ወር በጣም እኮ በጣም ተላልቅ ስብእና ነው እኮ እየተናገርከ ያለው ሶ አላይም አለው ምን አለው ይው ልንገርህ አለው ችግሩ እንዲህ ነው አለው እነኚህ እሴቶች አሉ ይሄንን እሴት የተላበሰ ወር ይሄን ባህር የተላበሰ ሙስሊም አለ ግን ቁጥሩ ትንሽ ነው ቁጥሩ ለምን አነሰን ምክንያቱን ልንገርህ እኔኮ በቤቴ የኔ ያልሆኑ ልጆችን ነው ማሳደገው እኔ ስተምራቸው እንዲ ነው እስላም በዚህ አዛል ከዚህ ከለከላል ስል እውልና ማታ ላይ ደግሞ እናንተ በኢትዮጵያ ቴሌቪዥን ልጆችን ትነጥቁኛላችሁ ርቃናቸውን የሚደንሱ ሴቶችን ያመጣጩ በድራማው በመኑ ሶ ይሄ ነው አንደኛ ሁለተኛ ይሄ ሶሻል ሲስተሙ the social system እንዲህ ያሉ ሰዎችን አይሸልምም ውሸታም ይደነቃል እውነተኛ ይወገዛል እውነት ተናጋሪ እንደ ሞኝ ይቆጠራል ራሷን የምትሸፍን ሴት እንዳልሰለጠነች ትቆጠራለች so the social system ስርዓተ ማህበሩ አይሸልምም እንዲህ ያሉ ሰዎችን the other reason እንዲህ ያሉ ስብእናዎች የሚፈሩት በመስጂዶች ውስጥና በመድረሳ ውስጥ ነው ግን እንዲህ ያሉ ወርቃማ የሆኑ alright ስብእናዎችን እምናፈራበት መስጂድ ይሰራ ትግል ነው ደም ያስከፍላል መድረሳ ይሰራ ትግል ነው ደም ያስከፍላል ከዛም በላይ ደግሞ የመስጂዶቹ መሪዎች ደግሞ ያለው ስርዓተ ማህበር እሚመርጣቸው ሙሰኞች የነሱ ታዛዦች እንዲሆኑ እንጂ ታላላቅ ስብእናቸውን የሚያፈሩ ሰዎችን አይደለም እዛ ላይ የሚሾመው ባጭሩ መጅሊስ ላይ ዋቴቨር ማለት ነው አሁን በደንብ ይገባል ውስጡ እየዋኘን ስለሆነ ማለት And this is the reason why ታላላቅ ስብዕናዎች ለምን ያንሳሉ? ለምን ይፋ ሆኖ አይወጣም? ይሄ በቃ ሚታገለንና ፍርሽ የሚያደርገው ነገር ስለበዛ ነው። እና ያው በሐዲሱ መሃል እየቀላቀልኩ የሚሰማኝ ነገር ስናገር ምናልባት ኡስታዝ ከታይትል ይወጣህ ነው የሚል ስሜት ካላችሁ ምልክስጡኝ። እና this is the reason خيرا مش الرابع ايش خير ايش خير جزاك الله جزاك الله جزاكم الله 57ኛው حديث عن ابي ثابت وقيل ابي سعيد وقيل ابي الوليد سهل بن حنيف اني سهل بن حنيف يتبالوت صحابي دغمو بسوست كنيا تترتوال ابو ثابت ابو سعيد ان ابو الوليد بسوستم كنيا تترتوال وهو البدري وهو بدري بدر طرنت لاي يتساتفو ناتشو رضي الله عنه ان النبي صلى الله عليه وسلم قال يا الله ملكتنيا بلو قالوا من سأل الله تعالى الشهادة بصدق بلغه الله منازل الشهداء سبحان الله وإن مات على فراشه رواه مسلم نبي صلى الله عليه وسلم من يلالو من سأل الله الله أن يتأيك تعالى الشهادة بصدق كلب والده كلب እንዶ ለማስመሰል ለማለት ሳይሆን ከልቡ ያ አላህ ባንተ መንገድ ስታገል የምሞት አድርገኝ ያ አላህ ባንተ መንገድ ስታገል የምሞት አድርገኝ ብሎ ከልቡ ሸሃዳን የጠየቀ ሰው በለገሁ አላህ መናዝለ ሹሃዳ አላህ የሸሂዶችን ደረጃ ያደርሰዋል ወኢማ ተዓላ ፍራሽሂ ፍራሹ ላይ እንኳን ሆኖ ቢሞት የሹሃዳ መንዝል ምንድነው ለዲኑ ሲታገል ስለዲኑ ሲሰብክ በዲኑ ውስጥ ሲታገል የሞተ ሰው በመጀመሪያው የደም ጠብታ በሰይፍም ይቆረጥ በጦርም ይወጋ በጥይትም ይመታ በመጀመሪያው የደም ጠብታ ዱንያ ላይ የሰራቸው ወንጀሎቹ ሁሉ ይታጠቡለታል ጀነት ሲቀሰቀስ ከሱ የፈሰሰው ደም አላህ የሚስክ ሽቶ ሽታ ሰጥቶት ምን አለ እድሜ ልኬን ደሜ በፈሰሰ ብሎ ምን አለ አንዲት ነፍስ ሳይሆን 100 ነፍስ ኖሮኝ በአላህ መንገድ ሁሉን በተሰው ብሎ እስኪመኝ ያደርሰዋል ያጅሩ በዛት ማለት خير خيرا اخوتي استي لزاري الزيلي انكو منا ك 57ኛው ك 58ኛው حديث نجمرالن زاري الزي ناقومالن ان شاء الله سو مندنو اخون يالنب الزمن يغربا زمن غربا مالت مندنو የንግድነት ዘመን ማለት ነው። እንዴት እንግድነት ማለት መልካም የሚሰሩ ሰዎች ቁጥር በጣም ያነሰበት ጊዜ ነው። ጥፋትን የሚያጠፉ ሰዎች የጥፋት ጁንዶች ወታደሮች በጣም ይበዙበት ጊዜ ነው። አንድ ዓሊም ከዘመናችን ውቅ ከሚባሉ ዳዒዎች الشيخ علي القرني رضي الله حفظه الله علي القرني بالالونا من يلالو ما بالك بألف بان وراءهم هادم اسكي اسف يلالو አንድ ሺህ ግንብ የሚገነቡ ሰዎች አሉ። ሚኒንግ ፖዚቲቭ የሆነ ነገር ለፎር ሂዩማን ቢንግ የሚሰሩ ማለት ነው። ዳዋ የሚያደርጉ ሰዎችን የሚመክሩ ተርቢያ የሚያደርጉ ማለት ነው። እና አንድ ሺህ መልካም ነገር የሚሰሩ ግንብ የሚገነቡ ሰዎች አሉ። ግንብ ገንቢዎቹ 1000 ናቸው። ወራአሁም ከነኚህ 1000 ሰዎች ጀርባ ደግሞ እነሱ ግንብ ሲገነቡ እየተከተለ የሚያፈርስ አንድ አፍራሽ ቢኖር ምናህል ይቸገራሉ ብሎ ይጠይቃሉ። ምናህል ይቸገራሉ? እነሱ እየገነቡ ነው፣ ከጀርባቸው ግን ቢገነቡትን የሚያፈርስ አንድ ሰው አለ። የሚገነቡት 1000 ናቸው፣ አፍራሹ 1 ነው። እና በጣም አይቸግርም ወይ ብለው ይጠይቁና ነህኑ ፊ ዘማኒን አሁን ያለንበት ዘመን ደግሞ ነህኑ ፊ ዘማኒን حيث هناك بان وراءه 1000 هادم ይላሉ። سبحان الله አሁን ያለንበት ዘመን ደግሞ ግንብ የሚገነባ ሰው አንድ ሆኖ መልካም ስራ የሚሰራ ዳዕዋ የሚያደርግ ሰዎችን የሚመክር ማለት ነው። የሚገነባ ሰው አንድ ሆኖ ከበስተጀርባው 1000 ያንን ግንብ የሚያፈርሱ ሰዎች ያሉበት ዘመን ነው። ማነው ኢትዮ የሁሉም ደሴት ሸይጣን ይነግራለም ላይ ነው ያለነው። ጀዛከላህ ይሲ አሁን ያለንበት ክስተት ይህ ነው። ኢማሙ ጣንጣዊ ደግሞ የሚሉትን ልበልና አቆማለሁና ኢማሙ ጣንጣዊ ደግሞ ምን ይላሉ? የሰው ልጅን በመልካም መቅረጽ ወይንም በጥሩ ስነ ምግባር ላይ ልጅን ማሳደግ፣ ሰዎችን መቅረጽ፣ ማህበረሰቡን መቅረጽ ክብደቱ ይሄን ያህል ነው ይላሉ። ምን ያህል ክብደቱ? አንድ ተራራ ላይ ትልቅ በርሜልን አስቀምጦ እንደ ታንከር ነገር አስቀምጦ ሐዊያ ከዛን ያንን ታንከሩ ያለው ተራራ ላይ ነው። ከዛን ያንን ታንከር ውሃ ከታች ያመላለሱ የመሙላት ያህል ነው አለ። ከታች ውሃ ተሸክሞ እዛ ተራራ ላይ የተቀመጠውን ታንከር እዛ እሱን የመሙላት ያህል ይከብዳል። ሰውን በጥሩ ስነ ምግባር መቅረጽ the opposite way ደግሞ የነኝን ጥሩ ስነ ምግባር የተላበሱ ሰዎችን ባህሪ ማበላሸት ደግሞ በጣም ቀላል ነው። من تجالس توارث ከምን ጋር ዋለች ግደር ምን ተብራ ትመጣለች ብዙ ተብሏል። እና የሰው ልጅ ማበላሸት ደግሞ ማለት ነው ከነበረበት የተጋባበት ይባላል። የሰው ልጅ መልካም ባህሪ ማበላሸት ደግሞ ይሄን ያህል ቀላል ነው ይላሉ። ምን ያህል? ከዛ ከተራራው ታች ውሃን ተሸክመው ተራራው ላይ ያለውን ኮንቴነር ደክመው እንደሞሉ ማበላሸቱ ግን ቀላል ነው። ያንን ታንከር ከስር መሸንቆር ብቻ ነው፣ ከዛን መገፍተር ሳያስፈልገው ውሃው እየተገፋተረ ፈሶ ያልቃል። መሸንቆር ብቻ ነው። ያ ሁሉ ውሃ ከዛ ከፍታ ወደ ታች በአንዴ ሙጥጥ ይላል። ይሄን ያህል ቀላል ነው ሰውን ማበላሸት ደግሞ። ሱብሃንአላህ። ለዚህ ዱንያን እንግዲህ ራሳችንን ጠብቀን ልጆቻችንን ጠብቀን ሶሳይቲውን ጠብቀን ለተቀን ተዋሰው بالحق وتواصوا بالصبر በዚህ ነው የሚወጣው ማለት ነው። ለዚህ እዚ ላይ ናቆማለን። اللهم حبب الينا الايمان وزينه في قلوبنا